بسم الله. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا محمدا عبد الله ورسوله صلى الله عليه وعلى آله وأصحابه ومن اهتدى بهديه إلى يوم الدين، أما بعد. أيها الإخوة، السلام عليكم ورحمة الله وبركاته. إن شاء الله زاري من مارو توحيدنا توحيدنا سمركتو ببالفو تمرتاجين أعظم ما أمر الله به التوحيد وأعظم ما نهى عنه الشرك. الله سبحانه وتعالى سوى كين كاززبت نقره اللو كبادو توحيد اندواننا ككلك كلاچو نقره اللو كبادو دقمو ሽርክ እንደነበረ ተመረናል ማለት ነው። በዙር ላይ ተያይዞ فاذا قيل لك ما الاصول الثلاثه التي يجب على الانسان معرفتها በሰው ልጅ ላይ ማወቁ ግዴታ የሚሆንበት ሶስት መሰረታዊ ነጥቦች ምንድናቸው ተብለህ ብትጠየቅ ይላሉ ሼኹ ማለት ነው። فقل معرفة العبد ربه ودينه ونبيه محمدا صلى الله عليه وسلم ملسون ياندندو سو لياوكو جدتا كم يونبث مساراتوچ كسوستوچو مساراتوچ اندو باريا فطاريون ماوكو نو اند باريا فطاريون ماوك يهي ሊያውቃቸው ከመገቡት ሊያውቃቸው ግደታ ከመሆኑበት ሶስት መሰረቶች ዋነኛውና አንዱ ነው ማለት ነው። እና የነን እንዴት አድርጎ ነው አንድ ባሪያ ጌታውን ሊያውቅ የሚችለው ቢባል الاصول جمع اصل وهو ما يبنى عليه غيره ومن ذلك اصل الجدار وهو اساسه اصل الشجره الذي يتفرع منه الاغصان قال الله تعالى الم ترى كيف ضرب الله مثلا كلمه طيبه كشجره طيبه اصلها ثابت وفرعها في السماء الاصول بلنسنل اصل يميلو لاندو قال سيكون اصول يميلو دغمو بزوچون يمجلصبت لبزوچو መሰረቶች መግለጫ ይሆናል ማለት ነው። አስል የሚባለው ዋና መሰሶው መሰረቱ ሲሆን ከመሰረቱ ከዛ ከአስሉ ውጭ ያለው ደግሞ ፈርዕ ቅርንጫፍ ወይንም ደግሞ ቀንዘል በመባል ይገለጻል ማለት ነው። وهذه الاصول الثلاثه يشير بها المصنف رحمه الله الى الاصول التي يسأل عنها الإنسان في قبره شخيو سستوچو مسرتاوي نطبوچ ياندندو سول ياوقاچو يميگبو گدتاوچ مندناچو تبلح بتتيق ملسه مهون ياللبت كسستوچو اندو باريا يفطرو انجيتاون ماوقو نو بلح ملس በማለት ጀምረው አንድ ሰው በሞተና በተከበረ ጊዜ በመቃብር ውስጥ የሚጠየቃቸውንና ሲጠየቅም ሊመለሳቸው የሚገቡትን ነገሮች ዘርዝረው አስቀመጡ ማለት ነው። ሸኺዩ አላህ ይዘንላቸውና ይቺን መስአላ አቅርበዋታል በጥያቄ አገላለጽ ማለት ነው። በጥያቄ አገላለጽ ያቀረቡበት ምን አጅል ያየተነባል ኢንሳኑ لها ሰው ልጅ ነቃ ብሎ ንቃተ ህሊናውን 100 በመቶ ወደሷ አዙሮ እንዲረዳት ነው። ምክንያቱም ከባድ የሆነች ጥያቄና ተልቅ የሆነች መሰረት ናትና وانما قال انها هذه هي الاصول الثلاثه እነዚህን ሶስቶቹን በመቃብር ውስጥ የሚጠየቅባቸው ነገሮች ሶስት መሰረታዊ ነጥቦች ናቸው ብሎ የገለጸበት እና እያንዳንዱ ሰውም ሊያውቃቸው ግዴታ ይሆንበታል ብለው የገለጹበት ምክንያቱ በቀብር ውስጥ ሲቀበርና ቤተሰቦቹ ትተው ሲመለሱ እዛች በጨለማና በጠባብ ጉድጓድ ውስጥ ባለበት ወቅት ከሌሎች ነገሮች ሁሉ ቀድሞ ስለነዚህ የሚጠየቅ ከሆነ ማንኛውም ሰው ከማንኛውም አብልጦ ሊያውቃቸው የሚገቡት ነገሮች እነዚህ መሆን አለባቸው፣ ከዛም እነሱ የሁሉ ነገር መሰረት መሆን አለባቸው ከሚል ተነስቶ ነው ማለት ነው። ዩስአሉ አንሃ አልመርኡ ፊ ቀብሪህ፣ ሰው ልጅ ስለዚህ ስለ ሶስት ጥያቄ ይጠየቃል በመቃብር ውስጥ። ኢዛ ዱፊነ ወተወላ አንሁ አስሓቡሁ፣ በተቀበረ ጊዜና ባልደረቦቹ፣ ጓደኞቹ፣ እናት አባቱ፣ ወንድም እህቱ፣ ልጅ ሚስቱ ትተውት በሚመለሱ ጊዜ ሁለት መላእክቶች ይመጡና ያስቀምጡታል ቀብር ውስጥ። ከዛም ይጠይቁታል መረቡክ፣ የፈጠረህና ታመልከው የነበረው አምላክህ ማን ነው? ወማዲኑክ፣ ሃይማኖትህስ ምንድን ነው? ወመን ነቢዩክ፣ ትከተለው የነበረውስ ነቢይህ ማን ነው ብለው ይጠይቁታል። ፈአመል ሙእሚኑ አውል ሙቂኑ፣ ትክክለኛ አማኝ ወይንም በእምነቱ እርግጠኛ የሆነው ባሪያማ፣ ፈየቁሉ ረቢ አላህ ወዲኒ አልእስላም ወነቢይ ሙሐመዱን ሰለላሁ አለይህ ወሰለም፣ ምን በማለት ይመልሳል? ጌታዬ አላሁ ስብሓነሁ ወተዓላ ነው። አለዚ ላ ኢላሃ ገይሩሁ፣ ከሱ በስተቀር የሚመለክ አምላክ የሌለ የሆነው ብቸኛውና ታላቁ አምላኬ አላሁ ስብሓነ ወተዓላ ነው። እንዲሁም የማምንበት እምነቴ ዲን አልኢስላም ነው። እከተለውና እመራበት የነበረውም ነቢዩ ሙሐመድ አለይሂ ሰላቱ ወሰላም ናቸው በማለት ይመልሳል። ወአማ አልሙናፊቁ አው አልሙርታቡ፣ ሙናፊቅ አስመሳይ ወይንም በሃይማኖቱ በእምነቱ ተጠራጣሪ የነበረ ሰውማ በሚጠየቅ ጊዜ ፈየቁል ሃሃ ላ አድሪ፣ እንደ አህያ ያናፋል፣ ምንም አላውቅም በማለትም ይመልሳል። ሰሚዕቱ ናሰ የቁሉነ ሸይአን ፈቁልቱህ፣ ዱንያ ላይ ሰዎች የሆነ ነገር ሲሉ ሰምቼ አብሬያቸው እንደነሱ እል ነበረ፣ ጠለቅ ያለ እውቀት ግን የለኝም ነበር፣ አሁን ልመልስ አልቻልኩም ይላል ማለት ነው። ስለዚህ መናጆ መሆን አይጠቅምም ማለት ነው። ራሳችን ሃይማኖታችንን የራሳችን ነው የኛው ጉዳይ ነው ብለን ስናበቃ ልንማረው ልንረዳው ግድ ይለናል። ሰዎች ስላሉ በማለታችን፣ ሰዎች ስለሰሩ በመስራታችን፣ ሰዎች እንደሚሆኑት በመሆናችን፣ እንደሚለብሱት በመልበሳችንና እንደሚሰባሰቡት በመሰባሰባችን እንደነሱ ልንሆን አንችልም። መሆን የምንችለው ራሳችንን ብቻና ብቻ ነው። ስለዚህ ዲን አልኢስላም የሚባለው መቃብር ውስጥ ስንገባ የምንጠየቅበት፣ ተውሂድ የሚባለው በቀብር ውስጥ የምንጠየቅበት፣ የነቢዩን ዓለይሂ ሰላቱ ወሰላም ሱና መከተል ሲባል ቀልድ እንዳልሆነና ስንቀበር ራሱ ማንን ነበር ስትከተል የነበረው ተብለን የምንጠየቅበት ስለሆነ ነቢዩን በምን በምን ነገር ነው መከተል ያለብኝ? ዲን አልኢስላምንስ እንዴት አድርጌ ነው መረዳትና ማወቅ ያለብኝ? አላሁ ስብሓነ ወተዓላንስ በብቸኝነት እንዴት አድርጌ ነው ማምለክ ያለብኝ የሚለውን ልብ ብለን ልንከታተለውና ልናውቀው ከዛም በተግባር ላይ ልናውለው ግድ ይለናል። አለዛ እንደ አህያ ሙናፊቁ አስመሳዩ ወይንም ስለ ሃይማኖቱ ጠለቅ ብሎ የማያውቅና ተጠራጣሪው እንደ አህያ እንደሚያናፋው የእኛም መልሳችን እንደዛው ሊሆንብን ይችላል ማለት ነው። ነዑዙ ቢላሂ ሚን ዛሊክ፣ ከዚህ አላሁ ስብሓነሁ ወተዓላ ይጠብቀን። ማዕሪፈቱላህ፣ አላሁ ስብሓነሁ ወተዓላን ማወቅ ሲባል እንዴት ነው አላህን የምናውቀው ሊባል ይችላል። ተኩኑ ቢአስባብ፣ በተለያዩ ምክንያቶች ነው አላህ ሱብሃነ ወተዓላን ልናውቀው የምንችለው። አንደኛ ምንሃን ነበሩ ወተፈክሩ في مخلوقاته عز وجل አላህ ሱብሃነ ወተዓላ ወደ ፈጠረው ፍጡራት መመልከትና ያንን ነገር በአእምሮአችን ማብላላት ማስተንተን ማስተዋል በዚህ አላህ ሱብሃነ ወተዓላን ልናውቀው እንችላለን። فإن ذلك يؤدي إلى معرفة إلى معرفته ومعرفة عظيم سلطانه وتمام قدرته وحكمته ورحمته الله سبحانه وتعالى ودفتر وفطرات بممسطنا بعد كرة مملكت الله ودماوك سلطانه كبار مهونون ودماوك چلوتاو يتموالا مهونون ودماوك تببو يرقق مهونون ودماوك إذنته سفي هونون ودماوك يادرسنا لذهم الله سبحانه وتعالى من إلال أولم ينظروا في ملكوت السماوات والأرض وما خلق الله من شيء لمهن سوى الشيء ملكتهم منه ولسمايات عالمنا اندزهم ودمدر ودمدر عالم أي ملكتهم اندزهم الله سبحانه وتعالى بمدر الله ودفتر عشو فطرات وشيء ملكتهم منه يهنن أيتو ينتال لك النت يشلو تأملو النت يتبابين ركك النت የእዝነት የንሰፍነት አይረዱም ምን በማለት ይገልጻል ማለት እንደዚሁም እነማ አዒዱኩም ቢዋሂደ እነና አንተን የምመክራችሁና የምገስጻችሁ በአንድት ነገር ብቻ ነው እሱም አንተቁሙ ለላሂ መስና ወፍራዳ ለአላህ ሱብሃነ ወተዓላ ሁለትም ሶስትም ብቻኛም ሆናችሁ ቀቆም ብላችሁ እንድትታስቡ እንድትታስተውሉ እንድትታስተነትኑ ነው። ثم تتفكروا ወደ አላህ ሱብሃነ ወተዓላ ፍጡራት አይታችሁ ስለ አላህ ምንነት እንዴት ነው ማወቅ ያለብን ብላችሁ ቆም ብላችሁ ከዛም እንድትታስተነትኑና እንድትታስተውሉ ብቻ ነው እኔም ጠይቃችሁ። ይሄን ካደረጋችሁ የኔን ምንነት የኔን ታላቅነት ልታውቁ ትችላላችሁ። እንደዚሁም አላህ ሱብሃነ ወተዓላ إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب بسماياتنا بمدر أفتاتر بليتنا بكنو متكاكات لآيات لأولي الألباب لنسوه لبونا بالبيتوش تلكي هون ملكتا اللبت تلكي هون تأمر اللبت سلا الله حيال النت لياسر الدائميشل تأمر اللبت لها إن في اختلاف الليل والنهار وما خلق الله في السماوات والأرض فكانوا نابلتو من لما التكاكات عندهم من لايات كانوا برهان عما ليتو جلما عما كانوا موقعت عما ليتو كتكازا كانوا من كساكشاننا من راوچا ليتو دقمو من رقاكياننا معرفيا بمهونو اندزوهم الله سبحانه وتعالى بسماياتو ستبفترونا بمدرم لاي بفترو لآيات اللي قوم يتقون አላህን ለሚፈሩ ሰዎች ትልቅ የሆነ ተአምርና ምልክት አለበት ይላል። እንደዚሁም አላህ Subhanahu Wa Ta'ala ኢነ ፊ ኸልቂ ሰማዋቲ ወልአርዲ ወኽትላፊ ሌይሊ ወነሃር ሰማያትንና ምድርን በመፍጠር ለትና ቀኑ በመተካካቱ ወልፉልኪ ለቲ ተጅሪ ፊል ባህር በባህር ላይ የምትንሻለል በሆነችው ታንኳና መርከብ እንደዚሁም ሰፊና ቢማ ይንፈዑ الناس ሰዎችን በሚጠቅም ነገር وما انزل الله من السماء من ماء اندزهم كسماء يقطعا بمياوردو وها بزناب فاحيا به الارض بعد موتها مدرن بدرك كموتج بحالا الله سبحانه وتعالى هياو بمادرغم بزنابو اماكانيت معناتنو وبث فيها من كل دابه كتنكساكاش اينت بمدرم لاي ببتنو وتصريف الرياح اندزهم نفاس ነገራቶችን በማገለባበጧ والسحاب المسخر بين السماء والارض بسماءنا بمدر مكاكل بتغراوم دامنا لايات لقوم يعقلون امروا لالاچو سوج عقلاچو لمياسرو سوج سلا الله سبحانه وتعالى حيالنت سلا الله تبابنيت يمياسردو بزو تامراتوچنا ملكتوچال يهنن يايو ينين مننت ماوق يشلالو بمالت يجلص ስለዚህ አላህን ለመረዳት ብዙ ውጣ ውረድ ነው አእምሮን ማሰራት ብቻ እንጂ። ومن اسباب معرفه العبد ربه النظر في اياته الشرعيه وهي الوحي الذي جاءت به الرسل عليهم الصلاه والسلام الله سبحانه وتعالى لما وقنا سلا الله من النت لمردات شريعوي يهونو أنقصوشن عناقصوشن مانببنا ممارم يتكمار مار فينظر في هذه الآيات وما فيها من المصالح العظيمة الله بقرآن لي سوچن تقام يهونو هققاتوشن أوردوال يسوچ هيوت بسوانجل تقوام إمات جلبات يهونجون فإذا نظر فيها وتأملها قرآن سيئي الناس يستنتن القرآن يكاتتون وقت طبابون وجد انتظامها وموافقتها لمصالح العباد سرعاتوان النا اندازهم لسولج تكم يقدت مجموهران سير ردا يا الله انتهى لك النت يرد المعرفنا كما قال الله عز وجل أفلا يتدبرون القرآن قرآن آيستنتن وتنمنه ولو كان من عند غير الله لوجدوا فيه اختلافا كثيرا ይህ ቁርአን ከአላህ ሌላ ካለ አካል ወርዶ ቢሆን ኖሮ በውስጡ ብዙ ግጭቶችንና እንደዚሁም ብዙ የሆኑ ስህተቶችን በተረዳና ባገኘ ነበር ስለዚህ ቁርአን ህግጋቱን ስርዓቱን ጠብቆ የሰዎችን ጥቅም ያሟላና ያስተካከለ መብቶችን ያስከበረ የተጠበቀ ሆኖ ለብዙ አመታቶች ወይንም ለብዙ ምዕተ አመታቶች መቆየቱ يا الله قال مهونوننا الله سبحانه وتعالى دغمو منيا طببنيا يهونا جيتا مهونون لمردات يهو بቻ بكي يهونال معناتنا سلازي اخوتي واخواتي قرانن بممارنا امراچنن الله سبحانه وتعالى ودفترو نغرات زور ادرغن بماسرات سلا الله تعالى قنت مرداتنا ماوق يگبانا لالهون ليلوچون رؤسوچ زين بليلاو كن اسكمنگناي والسلام عليكم ورحمه الله وبركاته